ስሙታለሁኝ። እንግዲህ ድክመቴን ያው ግፈኞች ብዙ ጊዜ ጥቃታቸውን እያደረሱብኝ ነውና ለማን እናገራለሁ ያለውን ድክመቴን አቤቱታዬን ላንተ ነው ማቀርበው። ወቂለተ ህለቲ ይሆናል ብዬ የማስበው የሞከርኩት ሁሉ ነገር ያው መላዬ እየተጣበበ ነው። ይሄ አሁንም ሙከራዬ አልተሳካልኝም አሉ። ወሃዋኒ አለናስ በሰዎችም ላይ የተናቅኩኝ መሆኔ በጣም እየተሰማኝ ነው። መቆጫዋን ከልክለው እስካሁን ምንም ዝግባ የሚባል ውጤት አላስመዘገብኩም። መጽዋይፎች ደግሞ ይኸው የባሱ ሆኑ። ሁሉም ሰዎች እንደ ውሻ እያባረሩኝ ነው ከየአካባቢው። ያ አርሐመ ራሒሚን ከአዛኞች ሁሉ የበልጥ ሩህሩህ የሆንከው ጌታ እንግዲህ አንተ ታውቃለህ። አንተ ረቡል ሙስተድዓፊን አንተ የጭቁኖች ዋቢ ነህ አሉ። እኔ እንግዲህ ጭቁን ነኝ ከዛም ከዚህም አይዞህ ባይ አትቻለሁኝ። አንተ ነህ ያለኝ ማን አለኝ አሉ። ወአንተ ረቢ እና አንተ ፈጥን የፈጣሪ መጋቢ ጠባቂ ተንከባከበ አንተ ነህ። ኢላ ምን ተኪሉኒ ካሁን በኋላ ወደ ማን ነው አሳድፈህ የምትሰጠኝ። ኢላ በዒድን የተጀሃሙኒ ምንም ምንነቴን የማያቅ በአድ እንደፈለገ ይርገጠኝ። አም ኢላ አድውን መለክተው አምሪ ወይም ደግሞ ዘመድም ቢሆን በእኔ ላይ ስልጣን ሰጥተው ጉልበት ሰጥተው ጥላት እንደፈለገ ይቀጥቅጠኝ። ተይበላይ ምላድር ኢለም የኩም ቢካ አለየ ገደቡን ፈላ ኡባሊ ለማንኛውም የዱንያ ፈተና ያለ ነው። አንተም ጭምር ተቆጣህብኝ እንዳይሆን ነው መፈራው። አንተ ያልተቆጣህብኝ ከሆነ የፍጡሮች መጥላት ምንም አይደለም አሉ። እንደገና ራሳቸውን አረጋጉ። ወላኪን አፊየቱከ ሂየ አውሰዑ ሊ ግን ጤንነትህን ሰላምህን ብትለግሰኝ እሱ ይሰፋኛል ከፈተናው ይልቁንስ አሉ። አዑዙ ቢኑሪ ወጅሂከ አለዚ አሽረቀት ለሁ ዙሉማት ጨለማዎች ሁሉ የሚመሩበት የሆነ የፊትህን ብርሃን በሱ እጠበቃለሁኝ። በቃ በለኝ ካሁን በኋላ። ወሰላሀ አለህ አምሩ ዱኒያ ወልአኺራ የዱኒያም የአኺራም ጉዳይ በአንተ ኑር ነውና የሚበራው አንተ እርቅህንና እርዳታህን ለግሰኝ። ሚን አንተንዚለ ቢቀዶቡክ ዋናው የሚያሳስበኝ ያንተ ቁጣ ደግሞ በተጨመሮ በእኔ ላይ እንዳይወርድ ነው። አው የሁላ አለየ ሰኸቱክ እና ቁጣ በእኔ ላይ እንዳይሰፍርብኝ ተጠበቀ። ሌላው ሁሉ ግድ የለም ያልፋል አሉ። ለከል ዑትባ ሀታ ተርዷ እኔ ሰው ነኝና አንተን የሚያስቀይም ነገር ሰርቼ ከሆነ ወይም ደግሞ አንተን ቅር የሚያሰኝ ነገር ተናግሬም ከሆነ ይቅር በለኝ ደስ እስከሚልህ ድረስ ጥፋተኛ ነኝ አሉ። ወላ ሀውለ ወላ ቁወተ ኢላ ቢክ እና ዘዴም ጉልበትም በአንተ ካልሆነ በስተቀር እኔ እንግዲህ ምንም ማንንም ልቋቋም አልችልም በማለት እጅ ሰጡ ለጌታቸው። ማለት ወራአሁ ብና ረቢአተ ፊ ሀዛ ልሀሊ እነዛ ዑትባና ሸይባ የተባሉ የረቢዓ ልጆች የአትክልቱ ባለቤቶች በርቀት ሁነው ይከታተሏቸዋል፣ ያዋቸዋል። ይህን ዱዓ ሲያደርጉ እጃቸውን አንስተው ፈአኸዘትሁማ ሪቃ እነዚህ ሰዎች ሁኔታው እንግዲህ በጣም ጥቃት እንዲያንገፈገፋቸው ተረዱና እዝነት ልባቸው ተንቦጫቦጨ። ወንድማችን እኮ በጣም ተጎዳ ተበደለ፣ ሰው ሀገር ሄዶ የሁሉ ችግር ደርሶበት አሁን የውጌታውን እየተማጸነ ነው አሉና ተሰማቸው። ወአርሰላ ኢለይህ ቢጥፊ ምን ዒነቢን ማ መውለል ለሁማ ነስራኒ ቅድም ያልኳችሁ አንድ ክርስቲያን ባሪያ ነበራቸው። እሱን እስቲ ይችን ሀዲያ ወስደህ ስጠው፣ ሰውየው ደክሞታል ርቦታል ብለው የወይን እሸትና ውሃ አላኩላቸው። ማን እስሙሁ አዲያስ እና ይሄ ዩናኒ ሉብናኒ የሆነው ክርስቲያን ሰውዬ ስሙ አዲያስ ይባል ነበረ። ፈለማ መደ ነቢዩ ሳሰም ሄደሁ ሊየተናወለሁ ቃለ ቢስሚላህ ያችን የመጣችላቸውን የወይን እሸት ሊበሉ እጃቸውን ላክ ሲያደርጉ ቢስሚላህ ሲሉ ሲሰማ ቱማ አከላ በአላህ ስም ጀምረው ሲበሉ ፈቃለ አዲያሱን ይሄ ባሪያ ምን አለ ሀዘል ከላም ማየቁሉ አህሉ ሀዲህ ልቢላድ አለ። ይቺ ቃል ከሌላ ሰው ሰምቻት አላቅም። እሳ እንግዲህ እሱ የሃይማኖት ሰው ነው ማለት ነው። ቀንጥሎት ያው ተሽጦ ነው እንጂ የተከበረ ሰው ነበር በሀገሩ ማለት ነው። ስለ ዲን ያውቃል ተመኮች የተሻለ እና ይሄ ቃል ከየት አመጣኸው ብሎ ጠየቃቸው በአድናቆት ማለት ነው። ፈቃለ ለሁ ነቢ ስ ሰለም ሚን አይል ቢላዲ አንተ እና አንተ ለመሆኑ ከየት ሀገር ነው የመጣኸው አሉ። ጥያቄ በጥያቄ ወማ ዲኑክ ዲንም አለህ ማለት ነው እና ዲንህ ምን ይባላል ብለው ጠየቁት። ቃለ ነስራኒ አለ እኔ ክርስቲያን ነኝ አላቸው። ሚን አህሊ ኒኒዋ እና ነይነዋ ይባላል ሊሉናን ዛሬ የኢራቅ ግዛት ሆናለች ነይነዋ የምትባል ቦታ ኢራቅ ውስጥ ናት እና ከዛ ነው የመጣሁት አላችሁ ፈቃለ ምን ቀርየት الرجل الصالح ዩኒስ ምን መጣ ሱብሃንአላህ ነይነዋ ማለትማ የዛ የደጉ ነብይ የትልቁ ሰው ሀገር አይደለችም እንዴ ዩኒስ ምን መጣ ሀገር ነው ማለት ነው አሉት ፈቃለ ወማ ይድሪከ ማ ዩኒስ ምን መጣ አለ ዩኒስ ምን መጣ እንደሞ ከየት አወቀው አላችሁ فقال له نبي صلى الله عليه وسلم ذاك اخي سما وندمي نو قالوا دي يتغنايتاچو انديت وندمواناچو كان نبيا وانا نبي قال انبياء ابناء الله اندالوت نبيات ياند ابات ليجوچ ناتشو بديناچو يغنايالو الناسو بزمانو نبي ينبر يهونيم بزمان نبي سلاونكوني الله دمو نبيات وندموچن استواوقونيال بياغرو ينبروتن ከዛ ነው ያወቁት ብለው ነገሩት ማን ይሄ እንግዲህ በጣም ሰርጦ የሚገባ ነገር ነው ለሱ ማለት ነው ወቀራ አለህ ቅሰተ ዩኑስ እንዳው ባይገርም ብለው ስለ ዩኑስ የመጡትን አያቶች አነበቡለት ይሄ ኢየሱስና ብለው ቀሩለት ስም ለአረብ ነው ይገባዋል من القران فاسلم عداس على ما يقال ይሄንን በመስማት عداس ወዳውኑ እስላምን ተቀብሎ ከሰጆ ጋር ተቀላቀለ ማን ነው ወሬ የመቆችም የጣይፎችም መተክ ያሆነ ማለት ነው ያንዲ ሰውዬ አላህ ይሰጠው ወፈቀው ثم خرج رسول الله صلى الله عليه وسلم من الحائط ከዛ በኋላ ትንሽ አርፈው ታራቸው ደረቅስልና ጠንከር ሲሉ ተዛ ሰዓት ክልት ወጡ ጉዟቸው ሊቀጥል ወደ መካ ወተቀደመ ፍጦርቅ ሄላ መካ የመካን መንገድ ይዘው ጉዞ ቀጠሉ ወከ ኢብን ሐዚን መህሙም አሁን ወደ መካ ሲሄዱ ምን እንደሚጠብቃቸው ያውቁም ምክንያቱም መኮች ለ10 ቀናት ያህል ያገር ለቀው እንደሄዱ ታውቋል መካ ጧይፍ ታይቷል ተብሎ ተነግሯል ስለዚህ በገዛ ፍቃዱ አገር ለቀው ሄዷል ካሁን በኋላ ቢመጣ አንቀበለውም ብለው አድማርገዋል እነሱ ደግሞ ይሄን ነገር ያቃሉ ማለት ነው ከዚህ በሄድ አሁን መግቢያ የለኝ እነዛስ መች ይቀበሉኛል ምን ሊበቃይ ነው ይያሉ ቀኑ ጨልሞባቸው ነው ያለው ማለት ነው ሱብሃንአላህ ያውሉ ፈተና የጉዴ ሁሉ አልፎ ነው እንግዲህ ያነስረ መጣው ማለት ነው እና መህሙም በሐሳብ በጭንቀት በሐዘን ተሞልተው ነው የሚጓዙት ማን ሐታ ኢዳ በለገ ቀርነል መናዚል ቀልመረና አዚን የምትባለው ቦታ ዝሚቃቱ ማለት ነው አሁን ሰለል ከቢር እዛ ሲደርሱ አዘለቱ ሰሃበቱን فيها ጅብሪል አንድ በጣም ኃይለኛ ተራራ ሙቀት ወራት ነበረ የሆነ ዳመና በላያቸው ላይ እንደ ጫንጥላ እየተከተለ ያጀባቸው መህር ጀመረ አጥ ብለው ሲያው ዳመናው ጅብሪል አለ ማለት ነው ومعه ملك الجبال እንደገና ሌላ መላእክት አይተው ተማያቁት አንድ ጓደኛ ጋር ሆኖ ነው ያለው ጅብሪል ዳመናው ውስጥ ማለት ነው ይሄ የጋራዎች የዓለም ተራራዎች ሐላፊ ነው ይሄኛው ባለ ስልጣኑ ማለት ነው እና ፈራፋ ረሱላህ ሰለላሁ ዐለይሂ ወሰለም ራሰው ፈናዳው ጅብሪል ሳቸው አጥ ብለው ታመናውን ሲያስተውሉና በውስጥ ጅብሪልን ሲያው ጅብሪል ደግሞ ያ ረሱላህ ብሎ ጠራቸው ማለት ነው። وقال ان الله بعث اليك ملك الجبال لتأمره بما شئت قدم سيل ያደረጓስ ዱአ ወዳውኑ ደርሳለች ማለት ነው የተደወለው ስልክ እና በጣም ታሪካዊ የሆነ ከባድ ዱአ ነበርና ያደረጉት ያ ዱአ ነው ጅብሪልና ملك الجبال እንዲያመጣ ያደረገው ማለት ነው። እና ጠራቸውና ይሄውለው እኔ አሁን አዲስ እንግዲህ አይጀመጥቼ ላስተዋውቀ ነው አለ ጅብሪል አስተዋዋቂ ሆነ ማለት ነው። እንደባ ባሰ ኢለከ መለከል ጅባል ያለም ተራራዎች በእጁ ናቸው እንደቋስ ናቸው ቢፈልግ አንስቶ እስበሳቸው ማጋጨት ይችላል ትልቅ ባለ ስልጣን ነው። ይሄንን የጋራዎች ሐላፊ የሆነውን ታላቅ መላእክታ ነብዩ የወተወተይ ነውና የትልገባ ነው ምን ይብቃኝ ይያለ ነውና እነዚህ አረመኔዎችን ቢካሉ የመካን ተራራዎች አንስተህ በከተማዎች ላይ ጨምር ብሎ እየታልኩታል ግን እሱን ሳታስፈቅድ እንዳታረግ ተብሏልና መልካም ፍቃድህ ከሆነ ይሄንን ትዛዝ ስጥ ብሎ ጠየቃቸው ጅብሪል ማለት ነው። ሱብሃንአላህ የትልግባ ይያሉ ከሱልጣኑ ሳቸው ጋር ነው ያለው ማለት ነው። ከተማን ባንድ ደቂቃ ዘም ማረግ የሚችል ድጋፍ መጣላቸው ለተአሙረው በማሽት የፈለከውን ነገር ልታዘው ያው ተልኳል ስለዚህ አንተ ታዘዝክ የፈለከው ሁሉ ነገር ሊፈጸምልህ ይችላል ብሎ አስተዋወቃቸው ማን ሶል መሰለመ መለኩል ጅባል جبريل يهنن ما استواوكي أقال كاقربه وعلا وأن ينون قدا رأسه سلام تاقربه السلام عليك رسول الله عرب تراه وقال يا محمد ذلك فما شئت قدعون نقرها لكو الدنيا جبريل على نان دي تبالونه نين دهين التزاز عقات من ياكم يو جيت أهدنا محمد مفلق بهنا ذر كالله فسمعنا بلول كوينيال أهون يرسو انتزاز بيشان ومفلقهم من إلى اللوب ولد أيك أشعر مالاته يتأمره بما شئت يفلق كون يو يززخ يززخ يززخ النقر فسمعنا تبجيات له بلوس مرقا قد الله شمانه إن شئت أطبقت عليهم الأخشبين كفلق بزدش ديكيكا ከከተማው ዳርና ዳር ያሉትን ትልልቅ ተራራዎችን ሁለቱን ብድግ አርጌ መሃል ከተማ ላይ መጫን ይችላልሁኝ አላችሁ እና አቡ ቁበይስ ወለዲ ይቃቢሉሁ አቡ ቁበይስና ፍለፊቱ ያለው ተራራ ሁለቱ ተራራዎችን አንስቶ መሃል ከተማ ላይ ያስቀምጣቸው ታዟል ማለት ፈቃለ ሰለላሰለም ያኔ ነው እንግዲህ እሳቸው ታላቅነት የተገወልቶ የወጣው ማለት በዛ ጭንቀት ላይ ሆኖ የዛ አይነት ዲል ዲጋ መጥቶለት ማን ነው የሚያወላውለው እና ምንም ቁጓ የለኝ መላ የለኝ የትልግባ ይያሉ ያሉ ሰውዬ ይፈልከውን ማድረግ ይችላል ሲባሉ ትንሽ እንኳን አላወላውሉ ማን የታባታቸው በቃ አድርግላቸው ማለት ነበርኛ ምን ሆነሮ ግንሳቸው ምን አሉ በላ አርጁ አን ይخرጅ الله من اسرابهم من يعبد الله وحده እነዚህ ሰዎች በጋራ መጨፈለቃቸው ለኔ ምን ይጠቅማል እነሱም ጠፉ እኔም ከሰርኩ ማለት ነው ነብዩ ረህማ ተብየት ያበቃ ሀገር እንደዚህ የሚያስፈጅማ መሆን አልፈልግም አሉ እና ምናልባት እነሱ እርግጥ ነው የገረሩ ናቸው ይሰልማሉ ብሎ ተስፋ ብዙም ባይጣለባቸውም ግን ከትውልዶቻቸው አላህን የሚገዙ ወጣቶች ሊመጡ እንደሚችሉ ተስፋ አደርጋለሁ ለነዛ ለቀጣው ትውልድ ስል በቃ ጥፋታቸውን አልመርጥም አመሰግናለሁ አንተ መመለስ ትችላለህ ይሄን አይነት እርምጃ እንኳን አልፈቅድ ይማሩ ማለት ነው እና ወህደው ላ ይሽርኩ ቢ ሸይአ ግሪን ነዚህ ሰዎች መንሸባ አላ ሸንሻባ አለህ እንደሚባለው የለመደ ለማድመት ሆነው ሽርኩ ግሪ አብራቸው ስላደገ ሀቅ መስሏቸው ነው ምንገታገቱት ማለት ነው አዲስ ትውልድ ግን በአዲስ አምሮ ሊያስብ ይችላል ስለዚህ እርጥቡንም ደረቁንም ትንሽንም ትልቁንም አንዴ ጨፍልቀው ብዬ እንዳ ኖህ ላተዘር አለ አርድ ምን ካፊረን ዲያራ ብዬ በቀል መወጣት አልፈልግምና አንተ ለትብብርህ አመሰግናለሁኝ እኔ ግን አሁንም ከትውልዶቹ ታብራካቸው ከሚወጡ ልጆች ተስፋ አልቆረኩም ከነሱ እንኳን ብቆርጥ ስለዚህ ተው ይቅርብኛሉ ተማረክ ይሄ እንግዲህ ሰው እንደ አይነት ሰው ነው ነብዩ ረህማ የተባሉት ስምና ፈጣሪያቸው የተስማማ ማለት ማን ነው በዚህ ሁሉ መከራ ላይ ሆኖ የአይነት ድጋፍ ጥቃት ደማፋሽ ሲመጣለት እንዴት አታድርግብ ብሎ የሚከለክለው ወአፋከ ረሱልላህ ሰለላሁ ዐለይሂ ወሰለም ቢመጂ ሀዘ النصر እናከ አላህ ዘንዳ አቤቱታቸው ተሰምቶ በቅጽበታዊ ፍጥነት የዚህ አይነት መልእክተኛ መምጣትና መጠየቃቸው ሞራላቸውን ጠገነው ማለት ነው የመንፈስ ዲል አገኙ እኔ ለካ ጌታምቶኛል ረስቶኛል ወዴማን ነው አሳልፈ የምትጥለኝ ይያልኩኝ እሱ ለካ ከኔ ጋር ነው ማለትን ተገነዘቡና በቃ እንዳቸነፉ ተሰማቸው ማለት ነው ለካ እኔ የፈለኩት ነገር በጠይቅ ጌታ ይቀበለኛል የሚል ንይ ትልቅ የሞራል እድሳት አገኙ ማለት ነው ወተቀደመ ፍጦርቂ ከዛ በኋላ ተረጋግተው ጉዟቸውን ይዘው ቀጠሉ ወደ መካ ማለት ነው ኢላ መካ ሐታ ነዘለ ቢነኽላ ጉዞ ላይ ይያሉ መሸባቸው መሃል መንገድ ያው በግር ነውና የሚጓዙት ማለት ነው በራሃ ላይ በዝባሃዳ ነው ይወረዱ ሲመለሱ ወገደላ ማውጣ እየተጨረጨሩ እዛ አዘቅጡታች መጨረሻ ላይ ሲደርሱ መሸ አይን ያው ድግድግ ጨለማ ሆነ መንቀሳቀስ አልቻሉ ከዛ በኋላ ሶላተ ሌሊት መስገድ ጀመሩ በዛ ሁሉ መከራ የሚበላ የለም የሚጠጣ የለም እና ሌሊት ተነስተው ሶላታቸውን መስገድ ጀመሩ ማለት ወአቃመ بها ايام واثناء اقامته بها صرف الله اليه نفر من الجن እንዳውም እስቲ ትንሽ መንፈስ ያላዲስ ብለው እዛው እዛ አስር ዝም ብለው አንድ ሁለት ሶስት ቀን አደሩ ዘበራው ውስጥ ማለት ለሊት ለሊት እየተነሱ ያው ሶላተ ሌሊት ይሰግዳሉ። በዛ ሁኔታ ላይ ያለ ደግሞ ያልታሰበ ሌላ ተአምር ሊከሰት ነው ማለት ነው። የጅን ጀማዓዎች መጡ እነሱ ጋር ሊገናኙና ያላሰቡት ደግሞ ሞራል የበለጠ የሚያድስ ነገር ሊፈጠርላቸው ነው ማለት ነው። ወይሰረፍና ኢለይከ ነፈረ ሚነል ጅን ሱረቱ አልአህቃፍ እንዳለው ማለት ነው። ለሊት ቆመው ሶላት እየሰገዱ ይያሉ የሆነ እንጉርጉሮ ድምጽ ይሰማሉ ማለት ነው። ጅኖቹ ጀማዓ ሆነው በአካባቢው ይዘዋወራሉ። ምንድነው ዝበራው ውስጥ ሰው ይላል ምን ድምጽ ነው ምን ሰማው ብለው ቀክብለው ሲያዳምጡ የሆነ ድምጽ ነው። ጠጋ ሲሉ ያው ነብዩ አለይሂ ሰላም ድምጻቸው በጣም ማራኪ ነበር ደስ ይላል። በጣም አስገራሚ በሆነ ድምጽ የአላህን ቁርአን እየቀሩ ነው ያሉት ማለት ነው። እና አንነው ለማ ቀማ አብዱላህ ይድዑ ካዱ የኩኑና አለይ ሊበዳ እንዳለው በድምጻቸው ተስበው ተማርከው አንዱ ባንዱ ላይ እየተረባረበ ስበሳቸው ተደራርበው ሊጋደሉ እስከሚቃረቡ ድረስ በጉጉት ያዳመጡት ማኑ ዙሪያውን አሰፍስፈው ነብዩ ግን አያዋቸው ጨለማ ነው። እነሱ ቀስበሩ እስቲ ምናልባት ድምጻችን ሲሰማ እንዳይቋረጥብን ይያሉ በጉጉት ስበርሳቸው እየተገፈታተሩ ያዳምጧቸው ነበር ማለት ነው። እና ይሄም የሆነበት ምክንያቱ ጅኖች ከዛ በፊት ያው ረቂቃን ስለሆኑ እንደ ንፋስ ባየር ላይ የተፈጸረጨሩ ወደ ሰማይ ይወጡና ሰማይ ጣራ አጠገብ ይጠጋሉ። እና በሰማይ አካባቢ መላእክቶች የሚወራውን ነገር ያዳምጡና ያን ነገር ወሬ